بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعاله وصحبه ومن والاه. وبعد، السلام عليكم ورحمة الله وبركاته. يا أدمين جروب هتنا وندموتي بعد فور ساجن فضل الإسلام يميلون كتاب جمر النبر عند النوم كفل عيتنا ዛሬ ቢኢዝኒ ልመውላ ሁለተኛውን ክፍል ነው የምናየው። አላሁ ስብሓነሁ ወተዓላ በሰማነው የምንጠቀም ያደርገን። ፈድሉ ልኢስላም ሲባል የኢስላም ጠቀሜታው እንደ ማለት ነው። የኢስላም ትሩፋቱ ምንድን ነው እንደ ማለት ነው። እስልምና ሃይማኖት ከሌሎች እምነቶች በምንስ ይሻላል ስለሚለው ይገልጽልናል ይህ ኪታብ። በባለፈው በመግቢያው ላይ የተወሰነ ነገር ለመናገር ፈልጌ ነበር። ዛሬ ቀጥታ ኪታቡ ላይ ያለውን ወደ መማር ነው የምንገባው። باب فضل الاسلام يريد المصنف رحمه الله بتبويبه باب فضل الاسلام عده امور الى المؤلف شارحه باب الاسباب فضل الاسلام بلو بميلبت كده مؤلفه በዚህ ኪታብ ላይ ማስተማር የፈለገው ወይም እዚህ ባብ ውስጥ እዚህ ርዕስ ውስጥ ማስተማር የፈለጋቸው ብዙ ነጥቦች አሉ ይሉና የመጀመሪያው ነጥብ الامر الاول فضل الاسلام في نفسه على غيره من الملل የመጀመሪያው ነጥብ እስልምና ሃይማኖት በራሱ ከሌሎች እምነቶች በምን ይሻላል ስለሚለው ነው መግለጽ የፈለገው በዚህ الإسلام. والإسلام يشمل الدين كله بمراتبه المختلفة. إسلامنا هاي معنوط بمن لبت ذي إسلام يمي لو قال بزونا قروتشن يازلنو ديننا مدالن يازلك عنو أمنة بملو مراتبوتهم درجاتهم يتلايوناتهم بمجمريا إسلام يمي لو براسو عندو درجانو ኢማን የሚለው ሁለተኛው እርከን ነው። ኢህሳን የሚለው ደግሞ ሶስተኛው እርከን ነው። ኢስላም ሲባል አርካነል ኢስላምን ይይዛል። ኢማን ሲባል አርካነል ኢማንን ይይዛል። ኢህሳን ሲባል ደግሞ አምላካችን እንደሚያየን አድርገን እሱን መገዛት እንዳለብን የሚገልጽ ነጥብ ነው። ኢህሳን ሲባል እኔ አምላኬን በመገዛበት ጊዜ ልክ አምላኬን እንደማየውና ፊለፊቴ ላይ እንዳለ አድርጌ ነው ልገዛው የሚገባው። የሰይጣን እንቅስቃሴ እንደማየው ፊለፊቴ ላይ እንዳለ ማሰብ ይጠበቅብኛል። ያን ያህል መሆን ያልቻልኩኝ እንደሆነ ደግሞ እኔ ባላየው እሱ እንደሚያየኝ ማወቅ ይገባኛል። ይህ ኢህሳን የሚለው እርከን ያ ማለት ነው። እዛ ደረጃ የደረሰ ሰው ነው እዚህ እርከን ላይ የደረሰ ሰው ነው ሙህሲን ነው ወይም ኢህሳን ደረጃ ደርሷል የሚባለው። አልሙሂም እስላም በሚባልበት ጊዜ እነዚህን ሶስቱንም እርከኖች ያዘለ ነው። እስላም በራሱ አርካነል እስላምን፣ ኢማን አርካነል ኢማንን፣ ኢህሳን ቀደም እንዳልኳችሁ አምላካችንን ቢያንስ ቢያንስ እንደምናየው አድርገን እንደሚያየን አድርገን መገዛት። ወይሽመሉ الدين كله من جهة العقيدة اسلام ሲባል ዲንን እንዳለ ያዝላል ወይም ይገልጻል። ዲን الاسلامን እንዳለ ይገልጻል። من جهة العقيدة عقيدهم بعقيدة بكل سنه اعتقاد ወይም እምነታዊ የሆኑ ነገሮች አሉ። ልቦናችን ውስጥ ብቻ የምናምናቸው ነገሮች አሉና ይሄ አቂዳ የሚለውን ቃል ይይዛል። والشريعة والسلوك والجزاء شريعة براس دنقاقية اللو اندي سراء اندي زيار سراء اين كسراء يعني انتاقين يالي ميبال جمو جزاء يميبال اللو سلوك سيبال دمو سنة مقبار بلن يمن لو عالي سنة مقبار اسلاموس بمن قوابت كذي ويم اسلاموس بمن نوربت كذي لن الله بساتشو يميقبو سنة مقبارو تجالي يعني سنة مقبار يالتلاب بساتو ወይ ሙሉ ለሙሉ እስላም አይደለም ወይንም ሙስሊም ሆኖ ሙስሊም አይደለም ወይም ሙስሊም ሆኖ ሲያበቃ ሙሉ እስላምን አልተላበሰም በማለት ይገለጻል። ونحو ذلك فالاسلام فضل غيره እነዚህና መሰሎችን በመናይበት ጊዜ እስልምና ሃይማኖት ከሌላው እምነት በራሱ ጊዜ ተሽሏል። وصار مفضلا على غيره بتفضيل الله جل وعلا له اسلام ومسلمنا ሃይማኖት ከሌሎች እምነቶች የተሻለ ሆኗል። الله عز وجل አሽሎታል ከሌሎች እምነቶች። الامر الثاني باب الفضل الاسلام بلن سنل يمجمر اسلمنا ሃይማኖت بمن كليلو امنت ويم كليلو ሃይማኖت بمن تشعلى يميلون نو يازدلو ሁለተኛው ነጥብ ደግሞ فضل الاسلام على اهله الذين اعتنقوه ودخلوا به اسلمنا ሃይማኖت ወደ እስልምና ሃይማኖት ለገቡ ሰዎች የሚሰጣቸው ጥቅም ወይም ከእስልምና ሃይማኖት የሚያገኙት ትሩፋት ምንድነው ስለሚለውም ያዝላል ይሄ ርዕስ። الذين اعتنقوه مالت ወደ እስልምና ሃይማኖት ከገቡ በኋላ አጥብቀው የያዙ ቢወስተቃሙ عليه እስልምና ሃይማኖት ውስጥ ከገቡ በኋላ የጸኑ ቀጥ ብለው የሄዱ በዚያ ህግጋት ውስጥ ظاهر في الدين وفي الدنيا والاخره في النصوص ولسلمنا ايمانوت كغبوا بحالا سوت مسلموت كونوا بحالا اسلامن اطبقوا كيازو يمياغنيو تقم عالماوي منفساوي تقم مندنو سيبال بنصوصوت بالقراننا بحديث جلص يهونه نو كلهم يمياياو عين يالو كله معناته يلبونا عين يالو كله እስላም የሚያ ለሰዎች የሚሰጣቸው ጥቅም ምን እንደሆነ ያውቀዋል። فبين المصنف بعضا من هذه النصوص التي تدل على فضل الاسلام على اهله مؤلف رحمه الله عليه شيخ الاسلام محمد بن عبد الوهاب رحمه الله الكتاب صاحبتاچوناچونا ሰዎች ወደ እስልምና ሃይማኖት ከገቡ ሙስሊሞች ያልነበሩ ወደ እስልምና ሃይማኖት ሲመለሱ ወደ ተፈጥሯዊ ሃይማኖታቸው ሲመለሱ አንድ ሁለተኛ ደግሞ እንደ ተፈጠሩ ቤተሰቦቻቸው በሚያድሳድሩባቸው ተጽኖ ከእስልምና ሃይማኖት ሳይወጡ በተፈጠሩበት እስላማዊ እምነት ላይ የቀጠሉ እንደሆነ የሚያገኙት ጥቅም ምንድነው ስለሚለው ሙአሊፉ ገልጸውታል። ኢንሻአላህ እንደምትበታለን። وآثاره المباركة على عباد الله اسلمنا ايمانوت است يالو يا الله باريوج يانسو لا اسلمنا ايمانوت يمياسادرو تقا بغو ملكو تصنو مندنو اسلمنا كاسلمنا ايمانوت يمياغنيوت من تقم الله سلميلو رحمه الله عليه قال سوال ان شاء الله بنوي كتسنا هنالن. الامر الثالث ليلو دمو ذي رئيس وستيام من نايو ان الاسلام تحمله امه اسلمنا هايمانوت براسو اجي امتنات مالك ابرت اسهبونو اسلمنا هايمانوت كزمن ولا زمن اندي سلالف يميا درقو ابرت اسهبونو አንዱ ጀነሬሽን እስልምና ሃይማኖትን ተላልፎ ይቆይና ለሚቀጥለው ጀነሬሽን ወይም ህብረተሰብ አስተላልፎ ይሞታል። ይዘን ይሄንን እስልምና ሃይማኖት ተላልፎ ያቆዩት ህብረተሰቦች የትሩፋታቸው ወይም ጥቅማቸው ምንድነው ከሌሎች እስልምናን ካልተላበሱ ሰዎች በምን ይሻላሉ ስለሚለውም ያያል ይሄ ራስ ኢንሻአላህ። وهذه الامه لأجل حملها للإسلام صارت مفضلا على غيرها اسلمنا هيمانوتن تلابسو لميقتلو حبرتسب يمياسلالفوتو حبرتسبوچ ويم حزبوچ كليلوچ ماحبره حزبوچ وست كماحبره حبرتسبوچ وست يستشالو انديونو ادرقواچوال الله وصارت خيرا من غيرها ننديون كليلوچ حزبوچ مرطوچ مناچو بلو گلتواچوال الله كما قال سبحانه كنتم خير أمة أخرجت للناس كنتم من أنت يهوناتشو هناتشو إلنا إسلامن تلابسن إسلامن يزن الناب إسلام استنورن ودليلوجهم من الناس تلالفون سوت ኩንቱም ኸይረ ኡማ እናንተ የተሻላችሁ ምርጥ ህዝቦች ናችሁ ኡኽሪጀት ሊናስ ለሰው ልጆች ጥሩ ነገር ለማስተማር ይወጣችሁ ሰዎችን ወደ ትክክለኛው መስመር ለመምራትና ከተሳሳተው ጎዳና እንዲድኑ ለማስተማር የተመደባችሁ ምርጥ ህብረተሰቦች ወይም ህዝቦች ናችሁ ብሎ አላሁ አዘ ወጀል ኸይረ ኡማ ብሎ ገልጿታል። እቺን የነቢዩን ሰለዋቱ ረቢ ወሰላሙ አለይ ኡመት ወይም የነቢዩን ሰለላሁ አለይሂ ወሰለም ህዝቦች ግን እቺን ኸይርያ ወይም መሻልን ምርጥነትን የሚያገኙት እስላምን የያዙ እስላም ውስጥ የኖሩ ነቢዩን ሰለዋቱ ረቢ ወሰላሙ አለይህም የተከተሉ ብቻ ናቸው እንጂ ዝም ብሎ የዚህ ጀነሬሽን ወይም በዚህ ህብረተሰብ ውስጥ የሚኖሩ ሰዎች ስለሆኑ ብቻ ምርጦች ሊሆኑ አይችሉም። ثم فيه فضل الأمة الوسط من هذه الأمة على سائر فرق الأمة እንደገና ደግሞ كنتم خير أمة ብለን ስንል ስለዚህ ኡመት በመንናገርበት ጊዜ ኡመተ ሙሐመዲያ በራሷ በተለያዩ ፍረቆችና መንገዶች የተከፋፈሉ ናቸው። አንድ ግማሾቹ በጣም አክራሪ የሚባሉ አሉ፣ ሌሎቹ ደግሞ በጣም ያላሉ የሚባሉ አሉ፣ ከዚህሎቹ ደግሞ ወሰድ የሚባሉ ወይም መካከል ላይ ያሉ አሉ። በጣም አከረሩ የሚባሉት ሰዎች ጥቃቅን ወንጀሎችን ቢሰሩ እንኳን ከእስልምና ሃይማኖት ይወጣሉ የሚሉ አሉ። መሰለን አንድ ሰው አንድ ወንጀል ቢሰራ ከከባባድ ከሚመደቡ ወንጀሎች ውስጥ አንዱን ልባላችሁና ቢሰርቅ እንበል ወይንም ሰው ቢገድል እንበል ያ ሰውዬ ሰውን ስለገደለ ኦል ስለሰረቀ ወይም ዝሙት ስለሰራ ከእስልምና ሃይማኖት ወጥቷል፣ ክዷል፣ ከሞተ የጀሃነም ነው የሚል አመለካከት ያላቸው አሉ። ሌሎቹ ደግሞ ኧረ ግድ የለም የፈለግከውን ስራ አላህ ገፉሩ ረሂም ነው ብታጠፋ ብታከፋ አላህ አይጨክንብህም ረሕመተ ሰፊ ነው የሚሉ ደግሞ አሉ። እነዚህ እጅግ በጣም አላልተዋል። እነዚያ ደግሞ በጣም ሆኑ አክረውታል። ኸዋሪጃ በመባል ሙከፊራ በመባል የሚታወቁ አሉና ወሰጥ የሆኑት ወይም መካከለኛ የሆኑት ኸይረ ኡማ ሚለው ውስጥ የሚገቡት እነሱ ናቸው። ምርጦች በሚለው ውስጥ የሚገቡት መካከለኛ የሆኑት እጅግ በጣም ያላላሉ፣ እጅግ በጣም ያላከረሩ መካከለኛ የሆኑ እስላም ሐራም ያደረገውን ነገር የሚጠነቀቁ እስላም ይምራል። አላሁ አዘ ወጀል ወንጀል ብታደርጉ ብታጠፉ ተውበት አድርጋችሁ ከተመለሳችሁ ይምራል ብለው ያለውን መሐሪ ስለመሆኑ የሚከጅሉ እንደገና ደግሞ አላሁ ሱብሓነሁ ወተዓላ ረሕመተህ ሰፊ ነውና የፈለግነውን ብንሰራ ይቅር ይነናል በሚል ደግሞ የማይሳነፉ መካከለኛ የሆኑት እነዚህ መካከለኛ ስለሆኑ ኸይረ ኡማ በሚለው ውስጥ ይገባሉ። ነቢያችን ሰለዋቱ ረቢ ወሰላሙ አለይ በሚገልጹበት ጊዜ ምን ይላሉ? ሰተፍተሪቁ አላ ሰላሲን ወሰብዒነ ፊርቃ ብለውታል። እችን ኡመን በ73 ደረጃ ይከፋፈላሉ። አይሁዳውያን 71 ደረጃ ተከፋፍለዋል። ኦርቶዶክሶች 72 በ72 ደረጃ ተከፋፍለዋል። የኔ ኡመት ደግሞ በ73 ደረጃ ይከፋፈላሉ አሉ። መከፋፈል መለያየት የሚለው ጉዳት እንዳለው ሲገልጹ ኩሉሃ ፊናር ኢላ ዋሂዳ እነዚህ 73ቱም ክፍሎች በመከፋፈላቸው ምክንያት 72ቱ የጀሃነም ሲሆኑ አንዷ ብቻ ናት የጀነት የምትሆነው ብለው አሉ ሰለላሁ ዐለይሂ ወሰለም። እቺ ጀነት የጀነት የምትሆነው የትኛዋ ናት ብለው ሲጠይቋቸው እኔና ሰሃባዎቼ ያለንበትን መንገድ የተከተሉ ብቻ ናቸው የጀሃነም የሚሆኑት። ከዚህ ውጭ የራሳቸውን ስሜት ለማላላትም ይሁን ለማክረር የሚጨምሩ ካሉ እነዚያ ሰዎች አዲስ የራሳቸውን ህገ ደንብ ደንግገዋልና አላህ ኢባዳቸውን አይቀበላቸውም የጀሃነም ይሆናሉ ብለው ደንግገዋል ሰለላሁ ዐለይሂ ወሰለም። ኸዋሪጃዎች እንዲያውም እነሱ ለምሳሌ ልበላችሁና ትንሽዬ ወንጀል የሰራ ሁሉ ይከፍራል የሚል አመለካከት ያላቸው ኸዋሪጃ በመባል የሚታወቁ ሸር ኡማ አለ። በዚህ ህብረተሰብ ላይ ወይም በዚህ በነቢዩ ኡመት ላይ ሸረኞች የሚባሉ ምድር የሚያጠፉ ናቸውና እነሱን ተጠንቀቋቸው ብለው ነቢዩ ሰለዋቱ ረቢ ወሰላሙ አለይ እንዲያውም ከመጡ ተውበት እንዲያደርጉ ይጠየቁና እምቢ ካሉ እንዲገደሉ ሁሉ የወሰኑበት አጋጣሚ አለ። የነቢዩ አልይ ረዲየላሁ አንሁ ወአርዳህ እና የሙአዊያን ታሪክ ያነበበ ይህንን ያውቃል። وهذه الواحدة هي الجماعة التي أخذت بالدين الوسط كنزي سبا سوستوس عندو بچا جنتي قبال يستبالو يمكاك لنا يهونون عملكاك تيازو هزبوچنا اچو گروبوچنا اچو እነሱን አቸው የጀነት የሚሆኑት ከዚህ የጀሃነም ነው የሚሆኑት በሚል ገልጸውታል። ስለ ቢድዓ በመናነሳበት ጊዜ ስለዚህ ግሩፕ ኢንሻአላህ ለማየት እንሞክራለን። አላህ ያቆየን እንደሆነ يعني الدين المتيقن منه العدل الخيار او هي دين وسط የሚባለው መካከለኛ የሚባለው ትክክለኛ የሆነው ቁርአን የቁርአናዊ አስተምሮና መረጃ አዘል የሆነ የነቢዩን ሰላዋቱ ረቢ ወሰላሙ አለይህ አስተምሮና መረጃ አዘል የሆነ ከነዚህ ከሁለቱ ደግሞ መረጃ ማግኘት ካልቻለ የአኢማዎችን ወይም የሰለፈል ኡማ ያለፉ ደጋግ ባሪያዎችን አመለካከት የሚከተል ትክክለኛውንና መካከለኛ የሆነውን መንገድ የያዘ ፍትሃዊ የሆነን መንገድ ይዞ የሚጓዝ ግሩፕ ነው የጀነት ሊሆን የሚችለው። ከዚህ ውጪ ግን ቅድም እንዳልኳችሁ ነው ውጤቱ የሚሆነው አላህ ይጠብቀንና قال تعالى وكذلك جعلناكم أمة وسطا إلى الله أن أنت يا نبي صلى الله عليه وسلم أمة وين حزبك መካከለኞች አድርገናችኋል መካ በመካከለኝነታችሁ የቆያችሁ እንደሆነ ጥሩ ነገር ተጠብቁ ካልሆነ ግን ይከፋል ለማለት ነው። فإذا كان أهل الإسلام عامة فضل خاص فإذا كان لأهل الإسلام عامة فضل خاص لسلمنا حيمانو تكتاوش بملو خاص يهون تروفات ويم تكميتا ويم تكم بنورات سو بينته الآية والأحاديث في هذا الباب فإنه أحرى الناس بأخص الفضل وبأخص الفضل وأعلى الفضل هم أهل السنة والجماعة اتشي آياتنا وجعلناكم أمة وسطا يا لتشو آيات ሌሎችም የነቢዩ ሰላዋቱ ረቢ ወሰላሙ አለይህ አሐዲቶች እና የቁርአን አያቶች ወይም አናቅጾች ለእስልምና ሃይማኖት እስልምና ለሚከተሉ ሰዎች የራሳቸው የሆነ ጠቀሜታ ከአላህ የሚያገኙት ፈዝል እንዳለ ገልጸዋል። ግን አህሉ ሱነቲ ወልጀማዓ የነቢዩ ሰላዋቱ ረቢ ወሰላሙ አለይህም መንገድ ምንም ሳይጨምሩና ሳይቀንሱ የሚከተሉት ደግሞ ለነሱ ለየት ያለ ትሩፋት አለላቸው። እስልምና ሃይማኖት የሚያደርግላቸው ልዩ ትሩፋት አለ። እስላምን በመላበሳቸው መሰለን ቢድዓ ስለማይሰሩ ብቻ የመንፈስ እርካታ ያገኛሉ። ቢድዓ የሚሰሩ ሰዎች ግን የመንፈስ እርካታ አያገኙም። በዱንያ ላይ የሚያገኙት ጠቀሜታ አለ። የመንፈስ እርካታና መሰሎቹ የነብዩ ሰለላሁ ዐለይሂ ወሰለም አለይ በመከተላቸው ብቻ ልዩ የሆነ ሸረፍ አላቸው፣ ልዩ የሆነ ደረጃ አላቸው። በዱንያ ላይ በአኺራም በተመሳሳይ ልዩ የሆነ ቦታ አላቸው። አላህ ከነዚያ ይመድበንና አቀዱ በጠሪቀት الجماعه الاولى የመጀመሪያውን የነብዩ ሰለላሁ ረቢ ወሰላሙ አለይሂም መንገድ የሰሃባዎችንና የሰለፎችን መንገድ ይዘው ስለተጓዙ ለነሱ ልዩ የሆነ ትሩፋትና ጠቀሜታ አላቸው። ولهذا ثبت في المسند ان النبي صلى الله عليه وسلم قال أنتم توفون 70 أمة أنتم خيرها وأكرمها على الله إن أنت سبع أمة وإن سبع حزب يمتتكوناتشو قالوا يا نبي أمة صلى الله عليه وسلم كألفت أمم وإن حزب سبع سبع درجة يمتشفنوناتشو እናንተ ደግሞ خيرها واكرمها على الله አላህ ዘንዳ የተመረጣችሁና ልዩ ከበሬታ ያላችሁ ልዩ ቦታ ያላችሁ ምርጦች ናችሁ በማለት ገለጹ። ይሄን ደረጃ ሊያገኙ የሚችሉት እነማን ናቸው ከተባለ የነብዩ ሰለላሁ ዐለይሂ ወሰለምን አስተምሮ ረጅም ባጭር የሚከተሉ ከራሳቸው የማይጨምሩና የማይቀንሱቱ ናቸው። ከነዚያ አላህ ይመድበን። ولهذا بين المصنف رحمه الله في هذا الكتاب بعامة ما يتصل بتقرير هذه المسائل وبين أنواع الفضل في الدنيا والآخرة وما يتميز به القرآن والسنة من الفضل على أهله المتمسكين به وأنواع الفضل كما سيأتي بمشيئة الله عز وجل. لذلك نو مؤلف رحمه الله እስልምና ሃይማኖትን የተላበሱ ሰዎች የሚያገኙአቸው ጠቀሜታዎች ምን ምንድናቸው ስለሚለው በቁርአንና በሐዲስ የታዘሉ መረጃዎችን በማቅረብ በሙአሊፉ ረሂመሁላህ ገልጸዋቸዋል። አላሁ ዐዘ ወጀል ፈቃዱ ከሆነ በሂደት እናያቸዋለን ይላሉ ሙአሊፉ ወይም ሻሪሑ ሐፊዘሁላህ። አላ ኩሊ ሃል ኢኽዋኒ ወአኸዋቲ ከእስልምና ሃይማኖት የምናገኛቸው ትሩፋቶች ወይም ጠቀሜታዎች እስልምና ሃይማኖት ለግለሰብ የሚያደርገው የሚሰጠው ጠቀሜታ በግል ለማህበረሰቡ የሚሰጠው ጠቀሜታ ወይም ማህበረሰቡ ሙስሊሞች ስለሆኑ የሚያገኙት ጥቅም ሀገር በራሷ ዓለም የምታገኘው ጥቅም ምንድነው ስለሚለው ይህ ኪታብ ኢንሻአላህ በሂደት ያብራራልናል። አላህ አዘ ወጀል ያቆየን እንደሆነ ለማየት እንሞክራለን። አላሁ ሱብሃነሁ ወተዓላ በሰማነው የምንጠቀም ያደርገን እያል የዛሬው ደርሳችን በዚህ አብቅቷል። ሳምንት ኢንሻአላሁ አዘ ወጀል ሶስተኛውን ክፍል ይዘን ለመገናኘት ያብቃን። ወሰለላሁ ዐላ ነቢይና ሙሐመድ ወዓሊሂ ወሰህቢሂ አጅመዒን።